على حال الثانية يما جم ولتني وين الصبايش ليلة وين السوم من الله أن يهم بالسيئات ويعظم عليها أهون مدفون قر الله ما درقي نجد الياس بال والسنون مجرسال لكن يعر لفتصم الباتشو مجلاتشو سبب وچنم كمام مالاتو بفيت ينيتو النقر لما درق አቅም ያንሰዋል፣ ሊጎድለዋል። በቃ ዝም ብሎ በሀሳቡ እኔም እንዲህ በኖረኝ እንዲያደርግ ነበር አይነት ነገር ነው። የምኞት ቋንቋ ማለት ነው። ከረጁሉ ለዚ አክበር አንሁ ነቢዩ ሰለ ላሁ አለይህ ወሰለም አነሁ ቃል ተናገሩበት አይነት ሰውየው ምን ብሎ ነበር ለው አነ ሊ ሚስሉ ማሊ ፉላኒ فعمل فيه مثل عمله ان امكن دننتنا بربي نور نور الناس ما يدرغوتن كله ادرغ نبر اندميلو عينت سو معناتنا يا سو لكا غنزب ميابطن سو نبر اطيات متغبربت نبر ايهم سو بنور نور يانن ادرغاله هنا يالو فادا اندزي عينت كهونا يزي سو يا حم بتاليه سو اطيات يتصافبتان لكن ليس كعامل السيئه نغرغن حطياتون اندسرو اندتغبرو ياكن معناتا ايدلم بل يكتب وزر نيته يزي سو ينياون ياكل نو حطياتون يتصافبت اندنياو ياغنيال معناتنا يسرعون سو ياكل بايكونم اندزي عينتم سو عندهم اشي ثالثنياوس ሶስተኛው ደግሞ አንያህም በሰያት አሁንም ሶስተኛው መጥፎ ነገርን ያስባል ወየሰዓ في الحصول عليها ያን ያስበውን ነገር ለማሳካትም እንደዚሁ ይንቀሳቀሳል ولكن يعجز ነገር ግን አቅም ያንሰዋል አያሳካለትም هذا يكتب عليه وزر السيئات كاملا ይሄ ሰው ሙሉ ኃጢያት ነው የሚጻፍበት እንደሰሪው ይጻፍበታል ነይቶ ብቻ አይደለም የተካካው ተንቀሳቅሶም ነበር አልተሳካለትም እንጂ ሙሉ ኃጢያት ይጻፍበታል ይሄኛው ደግሞ دليل ذلك قول النبي صلى الله عليه وسلم الذي ማስረጃችንም ነቢያችን አለይሂ ሰላቱ ሰላም የተናገሩት ነው ምናሉ اذا التقى المسلمان بسيفيهما فالقاتل والمقتول في النار قلت مسلمات وسيفاتهم كتغنايو قالوا غدايم تغدايم من جهنم لو بلوا يا الله ملكتنيا تناغروا قال يا رسول الله هذا القاتل فما بال المقتول كصحابهم عنده انت يا الله ملكتنيا هو يا الله عليه الصلاه والسلام هذا القاتل فما بال المقتول ايه غداي سبونا نوصات من جواب ተገዳይ ግን በዱንያም ነፍሱን አጥቶ እንደገና ደግሞ ጀሃነም ስባኺራ ሚገባው ለምንድነው ሲሏቸው لانه كان حريصا على قتل صاحبه الصمق ወደኛው ለመግደል ጓጉቶ ነበር ሰይፉን የመዘዘው ከራሱ ላይ ለመከላከል አይደለም ሱም ጓደኛውን ገላለው ብሎ ነው ተቀደመ እንጂ ስለዚህ የሰው ስለተንቀሳቀሰ ከንያ ማልፎ ሙሉ የገዳይ ኃጢያት ይጻፍበታል ማለት ነው ለመስረቅ የነየተ ሰው አለ ስለዚህ የሆነ ቤት ላይ ሰርቃለው ብሎ መንቀሳቀስ ጀመረ እንዳጋጣሚ ግን ቤቱ ደጅ ላይ ዘበኛ ቆሞ በያይስ ተመለሰ ይሄ ሰው እንደ ሰራቂ ነው የሚታየው ማለት ነው ዘራፊ ነው ከነቱም መለየት ብቻ ሳይሆን ተንቀሳቅሷል ግን ማስችለው ሁኔታ ተፈጠረ አራተኛ አይነት ሰውም አለ ይላል እዚህ ላይ ان يهم الانسان بالسيئات سو يو حطياتن ياسبال لمادرج ينيتال تملسو دغمو يتواوال يرقال كسو لمن لا الله بلو ادلم ويم دمو عقمون سلاطا ادلم من ديو زم بلو نو فهذا لا له ولا عليه، سو اجرم يلوم هاتياتم يلبتن. وهذا يقع كثيرا، بزو غزي ميكسثو من بزي عينتهم سو يوم تكون غيرن ياسبنا كذا نفسي يو تملسا يعني النجر تكلكلو والله لا الله بلو ما يتون اندغنا رغمو ما كم سلالنا سو عدلن سو هاتياتم يلبتن اي تيكم اجرم يلوم ما يمنجال. በዚህ አይነት መልኩ አራት ግሩፖችን እናያለን። አሁን ታዲያ ሀዲሱ ላይ ያለው ፈመን ሀመ ቢሰይአቲ መጥፎ ስራን ለመስራት ነይቶና አስቦ ፈለም ያዕመልሃ ያልሰራት ሰው ከተበሃ አላሁ ዒንደሁ ሐሰነተን ካሚላ አላህ እሱ ዘንድ ሙሉ ምንዳ አድርጎ ይጽፍለታል የተባለው ከአራቱ የትኛው ነው? የመጀመሪያው አላህን ፈርቶ የተወውን ነው ማለት ነው። ሳይሳካለት የቀረቡን አይደለም፣ ዝም ብሎ ህሊናው ከንክኖት የተወውንም አይደለም፣ ወይም ተንቀሳቅሶ ያጣውንም ሳይሆን ጌታውን አላህን ፈርቶ ለአላህ ብሎ የተወውን ነው። ተባችሁ وان هم بها هذا بسوال ደሞ አስቦ ለመስራት ነይቶ فعملها አሳክቶም ከሰራው كتبها الله سيئه واحده عند هاتيات ادرغو نو ميصفبت كسراو عند ملكام سرا 10 700 كذا بلاي سايبون عند هاتيات تدرغو يسراو عند عند هو نو يصفال معناتو لا بزيلاي انغدي يا الله الرحمه يا الله انشرنت لنا يعني ኃጢአትን በለው በተመለከተ የሰው ልጅ በሰራው ስራ ልክ ሲሆን የሚያዘው መልካም ስራ ግን አላህ ዘንድ ምንዳው አጅሩ እጥፍ ድርብ ሆኖ ነው ለባለቤቱ የሚጠብቀው። ይሄንን ነው የምንረዳው ማለት ነው። من فضل الله عز وجل ولطفه وإحسانه أن من هم بالحسنة ولم يعملها كتبها الله حسنة الله لباروتشو قال له إزمة النار الرحيم شر النادق أملاك مهون يتنسى ملك أمسرا لمسرات بلبات شوين أيه سووج نقرقن يالسر يهون سووج بما السبات شوكتشا الله أجرني سخر لا تشوال إهي الله شر النزلون ነገር ግን ከልብ መነየት መወሰን ያስፈልጋል። ዝም ብሎ የነፍስያ ጫዋታ ወይም ውልብታ አይደለም የሚያስፈልገው ነው። እንደገና ሐሰናቶች እጥፍ ድርብ ሊሆኑ እንደሚችሉ እንረዳለን። ዋናው መነሻው ማንኛውም መልካም ስራ 10 ነው። እናያቱም አላህ በመልካም ስራ የመጣ ሰው ፈለሁ 10 አምሳሊሃ ብሏል። ለሱ 10 እጥፍ ድርብ አለው ነው ያለው። 10 መነሻ ነው። መልካም ስራ ተደረብ የሚሆነው ከ10 ይሆናል እስከ 700 ያድጋል። ከዛም በላይ እንደ ሰው የውንያ ከፍ ሊል ይችላል። ለምንድን ነው ከተባለ መልካም ስራዎችን ሊለያያቸው ከፍና ዝቅ ሊያረጋቸው የሚችሉ ሁኔታዎች ስላሉ ነው። ከሁኔታዎች መካከል አንደኛ ጊዜ ወቅት በራሱ ይለያያል። ስለዚህም የዙልሂጃ 10 ቀናቶች ከአመቱ ቀናቶች ሁሉ በላጭ ወቅት ተብለዋል። የዙልሂጃ የመጀመሪያዎቹ 10 ቀናቶች ነብያችን አለይሂ ሰላቱ ወሰለም ማ ሚን አያሚን አልዓመሉ ሳሊሁ فيهن احب الى الله من هذه الايام العشر ቀናቶች ሁሉ አላህ ዘንድ የተወደደ ሆኖ ከነዚህ የዙልሂጃ 10 ቀናት በላይ መልካም ስራ አላህ ዘንድ የተወደደ የሚሆነበት የለም ሲሉ ወቅትና ጊዜ በራሱ ይለያያል ማለት ነው። በማንኛውም ሰዓት መልካም ስራ የተወደደ ተግባር ሆኖ በዙልሂጃ 10 ቀናቶች የሚሰራ ስራ ግን እጅግ በጣም ተወዳጅ ነው፣ አጅሩ ከፍ ይላል ማለት ነው። hatta jihad እንኳን እኮ ነው قالوا ولل جهاد في سبيل الله በአላህ መንገድ jihad እንኳን ማድረግ መውጣት በዚህ 10 ቀን ውስጥ ከሚሰራ መልካም ስራ ጋር ይስተካከልም? قال ولا الجهاد في سبيل الله او جهاد بيقول من الباس سويو بالله من غير طلاتن لمتاغل وتو نبرتون انا حيوتون بالزوا اسركبو سايملس يقرى شهيد يونا قال هونا مستقر. لذلك وقت ويم جيزه አንድን ስራ ከፍ ሊያደርገው የሚችልበት አጋጣሚ አለ። ረመዳንን ምሳሌ ማድረግ እንችላለን። በረመዳን የሚሰራው መልካም ስራ አላህ ያድርሰን፣ በሌላ ጊዜ እንደሚሰራው አይደለም። ሌሊቱል ቀድር አለች። እችን ሌሊት አላህ ወፍቆት በዒባዳና በመልካም ነገር ያሳለፈ ሰው ከአንድ ሺህ ወር የሚበልጥ አጅርን ያገኛል። በአንድ ሺህ ወር ውስጥ ተቀምጦ ከሚሰራቸው መልካም ስራዎች እቺ አንድ ሌሊት ትበልጣለች ነው። እንግዲህ 83 አመት ከአራት ወር ተቀምጠ ከምታደርገው ዒባዳ ያቺ አንድ ሌሊት የሰራኸው ዒባዳ በምንዳና በአጅር ከበለጠች ወቅት ነው አንደኛው ማለት ነው። ሁለተኛስ መልካም ስራዎችን እጥፍ ድርብ እንዲሆኑ የሚዳርገው ሌላው ምንድን ነው ሲባል ቦታ። ቦታም እንደዚሁ ተጽዕኖ የሚፈጥርበት ቦታ አለ። ለምሳሌ ሶላቶች ሁሉ ሶላቱ ነው ሳለ በመስጂድ አልሐራም የሚሰገደው ሶላት፣ መስጂድ ነበዊ አለይሂ ሰላቱ ወሰላም በመዲና የሚሰገደው ሶላት፣ እንደዚሁም መስጂድ በይቱል መቅዲስ የሚሰገደው ሶላት ሌላ ቦታ እንደሚሰገደው አይደለም። መስጂድ አልሐራም ላይ የሚሰገደው ሶላት 100,000 ሌላ ቦታ ከሚሰገደው በአጅር ይበልጣል። ስለዚህም ምን አሉ? ሶላቱን ፊ መስጂዲ ሃዛ አፍዶሉ ሚን 1000 ሶላቲን ፊማ ሲዋሃ ኢላ ልመስጂድ አልሐራም። በኔ መስጂድ መስጂድ ነበዊ በመዲና የሚሰገደው ሀዲስ የሚሰገደው ሶላት ሌላ ቦታ ከሚሰገደው በአንድ ሺህ ይበልጣል አሉ። አንድ ሺህ አጅር አለው ማለት ነው። ተመልከቱ እንግዲህ የሐረሙ 100,000 ነው፣ ያኛው ደግሞ አቅሳ ወይም ቤቱን መቅዲስ 500 ነው። ስለዚህም ቦታም በራሱ ስራን ከፍ ለማድረግ ሐሰናትን እጥፍ ድርብ ለማድረግ ተጽዕኖ ይፈጥራል። ሶስተኛስ ጊዜ አልን፣ ቦታ አልን። ሶስተኛ ደግሞ አሳሊቱ ቢዕትባር ልዓመል በስራው አይነት፣ የስራው ዘርፍ በራሱ አጅርን ከፍና ዝቅ ለማድረግ አስተዋጽኦ አለው። ለምሳሌ ፈርድ ሶላት አለ፣ ሱና ሶላት አለ። ሁለቱም ሶላት ናቸው። ሁለቱም የሚሰገዱት ለአላህ ነው። ነገር ግን በምንዳ በአጅር አላህ ዘንድ ከሁለቱ ማን ይበልጣል ከተባለ ፈርድ ይበልጣል። ወደ አላህ የሚያቀርበንም ፈርድ ነው። ስለዚህም ሐዲሱል ቁድሲይ ላይ ማ ተቀረበ ኢለየ ዓብዲ ቢሸይእን አሐበ ኢለየ ሚማ ፍጠረቱ ዓለይህ ሚን አዳኢ መፍጠረቱ ዓለይህ። ባሪያዬ ወደ እኔ የተወደደ ሆኖ በፍጹም አይቀረብም። እኔ በሱ ላይ ግዳጅ ያደረግኩበትን ፈርድ ያደረግኩበትን ነገር ከመፈጸም በበለጠ መልኩ አለ። ስለዚህ አንድ የአላህ ባሪያ አላህ ዘንድ የተወደደ ሆኖ መቃረብን ከፈለገ መጀመሪያ ማሟላት ያለበት ፈርዶችን ነው። ግዳጅን ያሟላ ሰው ይቃረባል ወደ አላህ ነው። ቀጥሎ ደግሞ ሱና ማለት ነው። እዛው ሀዲስ ላይ ሱና የሚለውን ያሳየናል። አራተኛ ደግሞ ምክንያት አለ። ቢዕትባር ልዓሚል ከሰሪውም አንጻር አጅሮ ከፍና ዝቅ ሊል ይችላል። ሁሉም የእስላም ሰራተኞች ሆነው ከሰሪው አንግል ደግሞ አጅራቸው ሊለያይ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሀዲሳቸው ካሊድ ብን ወሊድን ነው የነገሩት፣ በሱና በአብድራህማን ብን አውፍ መካከል የተወሰነ ችግር ሲከሰት ላ ተሱቡ አስሓቢ አሉ፣ ሰሓባዎቼን አትስደቡ። ፈወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ አላህ እምላለሁ ለው አንፈቀ አሐደኩም ሚስለ ኡሑድን ዘሀበን ከእናንተ ውስጥ አንዳችሁ የእሁድ ተራራን የሚያክል ወርቅ በአላህ መንገድ ቢለግስ ማ በለገ ሙደ አሐዲሂም ወላ ነሲፈሁ እነሱ አንድ ፍኝ ወይም የአንድ ፍኝን ግማሽ ቢለግሱ የእነሱን ያክል አጅር አያገኝም አሉ። አንተ የለገስከው አንድ ተራራ ሙሉ ወርቅ ነው፣ እነሱ ግን አንድ እጅ ፍኝ ነው ወይ አንድ ቁና በሉት፣ አንድ ቁና ብቻ ነው። ከሰዎቹም ሁኔታ አንጻር ይለያያል። ለምን? እነሱ በችግር ሰዓት ያመኑ ናቸው። በችግር ሰዓት መልእክተኛውን የረዱ ናቸው። ኢስላም ድልን ካገኘ በኋላ በድሎት ጊዜ ኢስላምን የተቀላቀለ ሰው በችግር ወቅት ላይ መከራና ፈተናን ተቋቁሞ እንዳመነ ሰው ተመሳሳይ ዒባዳ ቢፈጽምም ክፍያው ግን ይለያያል ነው። ஜெபிச்சோம். ከዛ ውጭ እንግዲህ ሌሎች ብዙ ነጥቦችንም መጥቀስ ይቻላል። የኢኽላስ ጉዳይ ሊለያይ ይችላል ሰዎቹን፣ የኢኽላሳቸው ደረጃ፣ ለስራው ያላቸው የፍቅር ደረጃ። አላችሁ ያ ጀማ ስራን ከፍ ዝቅ ሊያደርገው የሚችሉ ብዙ ነገር አሉ። የኢኽላሳችን ደረጃ፣ ለስራው ያለን ፍቅር። ሶላት ገና ሲቃረብ ሶላት አዛን ሊል ነው እያልክ የምትጨናነቅ ሰው አለ። አንዳንዱ ደግሞ አዛን ወጣ አልወጣ ጉዳዩ አይደለም፣ ግን አዛኑን ሲሰማ መስጊድ ገብቶ ቢሰግድ ሰው አለ። ስለዚህ ፍቅራቸው ይለያያል። ስለዚህ በፍቅራቸውና በንያቸው ልክም አጅራቸው ከፍ ይላል። ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ የተባለው አይነት ሰው ስንት ሰው አለ። መስጅድ ላይ ልቡ የሚንጠለጠል ዙሁር ሰግዶ አስርን የሚናፍቅ፣ አስርን ሰግዶ መግሪብን የሚናፍቅ፣ መግሪብን ሰግዶ ዒሻን የሚናፍቅ፣ ፈጅርን የሚናፍቅ ናፍቆት ፍቅር፣ ይሄ በራሱ ተጽዕኖ ይፈጥራል። ምንዳችን ከፍ ዝቅ እንዲል ማለት ነው። ስለዚህም ይህንን ነው የምንማረው ነው ከሀዲሱ። አላህ ተጠቃሚ ያደርገን። እንግዲህ በጥቅሉ መልካም ስራና ኃጢአት ግን ያው ደረጃቸውን ልዩነት እንዳለው ተረዳን። 38ኛውን ሀዲስ እንቀራና ኢንሻአላህ ለዛሬ እዚህ ላይ እናቆማለን። الحديث الثامن والثلاثون صلاة سمنتنيا حديث عن أبي هريرة رضي الله عنه قال أهنم بذكاميك أبي هريرة رضي الله عنه لتلعلقه قال رسول الله صلى الله عليه وسلم نبيات عليه الصلاة والسلام عندها نوت إن الله تعالى قال ጌታችን አምላካችን አላህ እንዲህ አለ አሉ። ሐዲስ አልቁድሲ ላይ ነው። አሁንም من عادى لي وليا من عادى ጠላት የሆነ ሰው لي وليا የኔን ወዳጆች ማለት ነው። የኔን ወዳጆችን ጠላት የሆነ ሰው ወልይ ማለት በአላህ ያመነ በትዛዙ ቀጥ ያለ ማለት ነው። አለዚነ አመኑ ወካኑ የተቁን እንዳላቸው ሱረቱ ዩኑስ ላይ ወልዮች ሲባሉ አላህን አምነው የትም ስፍራ ሆነው ጌታቸውን የሚፈሩ በትዕዛዙ ቀጥ ለጥ የሚሉ የአላህ ወልዮች ተብለው ይጠራሉ። ታዲያ እንደዚህ አይነት ወልዮች አሉኝና ከነዚህ ወዳጆቼ ከወልዮቼ ጋር ጠላት የሆነ ሰው فقد آذنته برغتم ما ساوكي والله لال منن بالحرب طورنتو كنيغارا مهونون ينين وليوش تالات يدرغ يمي تالا يهونسو كنيغار طورنتم دكفتا ساوكي والله طورنته كنيغار نو سلزي تتنقفو يا الله نباروش بملاساتهم بإجاتهم كماسكفات عدب يازم ጦርነቱ ከጌታ አላህ ጋር ነው። ወማ ተቀረበ አይቀርብም ይላል ጌታችን አላህ። ኢለየ ወደኔ አብዲ ባሪያይ የኔ ባሪያ ወደኔ አይቀርብም ቢሸይኢን በማንኛውም ነገር አይቀርብም። አሐበ ኢለየ እኔ ዘንድ የተወደደ ሆኖ በማንኛውም ነገር አይቀርብም مما افترضته عليه بس لا يقداج كادرقبت بلاي قداج يادرقبت النقر كما فتسم يبلت غالي لام يقربه نقر كهلو بفيت ودى الله يتوددن هنا ان يقربا من فلك هنا فرضوش واجباتوش ما فتسم من يون يا الله باريا ودى الله يقربه من دنو سبال ዋጅብን ወይም ግዴታን በአግባቡ መፈጸም መቻል። እኔ ግዳጅ ያደረኩበትን ነገር ከመፈጸም የበለጠ ወደ እኔ ሊያቀርበው የሚችል ነገር የለም። ደግሞም ይላል አላህ ይሄ ወኔ ወልይ ወይም የኔ ወዳጅ ወላ የዛሉ አይወገድም፣ አብዲ ባሪያዬም አይወገድም፣ የተቀረቡ ኢለየ ወደ እኔ ከመቃረብ ደግሞ አይወገድም አለ። ወደ እኔ ይቃረባል በምን بالنوافل متجمارين مال كفرض مالكو بالنوافل نفل تا ተጨማሪ በሆኑ ነገሮች በሱናዎች ማለት ነው ከፈርድ በኋላ ሱና በማድረግ ሶላት ፈርዱን ሰግዶ ቀብልያና ባዕድያ መሰል ሱናዎችን ዘካ ግዳጁን አውጥቶ ሰደቃዎችን ሐጅ ግዳጁን ፈጽሞ ተጨማሪዎችን ረመዳንን ጾሞ የሱና ጾሞችን ከግዳጅም አልፎ ተወዳጅ የሆኑ ሱና ተግባራቶችን በመፈጸም ወደ እኔ የተቃረበ ከመምጣት አይወገድም ሐታ ኡሂበህ እስክወደው ድረስ አለ። እኔ እስክወደው ድረስ በግዳጅም እንደዚሁም በውዳጅ በውዴታም እኔ ዘንድ ከመቃረብ አይወገድም። ፈኢዛ አሕበብቱሁ ታዲያ የወደድኩት ጊዜ አለ በወደድኩት ጊዜ ኩንቱ ሰማዐሁ መስሚያው እሆነዋለሁ እኔ መስሚያው እሆነዋለሁ አለዚ ያም የስማዑ ብሂ የሚሰማበት የሆነ መስሚያው እሆነዋለሁ። ምን ማለት ነው? አጠቃላይ ጆሮ በጠቅላላ ኸይረ ነገርን እንዲሰማ እንጂ ሌላ ምንም እንዳይሆን እጠብቀዋለሁ። የእኔ ተውፊቄ ለሱ የሚሰማበት መስሚያ ሁሉ ለኸይረ እንዲሆን አግዘዋለሁ። ወበሰረሁ አይኑም ሆነዋለሁ መመልከቻው አለዚ ያ አይኑ ይብሲሩ ቢሂ የሚያይበት የሆነ በአይኑ መልካም ነገር እንዲያይ እንጂ ሌላ ምንም እንዳያይ እኔ ተውፊቅ ሰጠዋለሁ ኸይረ ነገር ብቻ እንዲመለከት። ወየደሁ እጁንም ሆነዋለሁ አለቲ ያቺ እጁ የብጥሹ ቢሃ የሚይዝባት የሆነች እጁ ምን ኸይረ ነገር ብቻ እንዲይዝ አላህ የወደደውን ነገር ሁሉ እንዲይዝ ተውፊቅ ሰጠዋለሁ። ወሪጅለሁ እግሩንም ሆነዋለሁ አለቲ ያቺ እግሩ የምሺ ቢሃ የሚጓዝባት የሆነች ወደ መልካም ነገር ብቻ እንዲጓዝ እያገዝኩት ከሐራም ነገር እየጠበቅኩት በእነዚህ የሰውነት መሳሪያዎቹ እኔ ኸይረ ነገር እንዲጠቀምበት አግዘዋለሁ። ይሄ የወደድኩት ጊዜ የሚያገኘው ጥቅም ነው። ከዛ በኋላማ ወለኢን ሰአለኒ ማንኛውም ነገር ቢጠይቀኝ ለውዕቲየነ እሰጠዋለሁ ምንም ቢጠይቀኝ የጠየቀኝን ሁሉ እሰጠዋለሁ። ወለኢን ስተዓዘኒ ጠብቀኝ ረቢ ቢለኝ ደግሞ ከኔ ጥበቃ ቢፈልግ ለኡዒዘነ እጠብቀዋለሁ ከሚፈራው ነገር ሁሉ እኔ መጠጊያው ሆነዋለሁ። ረዋሁ አልቡኻሪ የዘገበው። አላሁመ ጅዐልና ሚንሁም። እንደዚህ አይነቱን ተውፊቅ እንደዚህ አይነቱን እድል ለማግኘት በጣም ብዙ ልፋት ያስፈልጋል። ከዚህ ሀዲስ ምንድን ነው የምንማረው? ከዚህ ሀዲስ የምናገኘው ቁም ነገር ምንድን ነው? አንደኛ የአላህን ወልዮች የአላህን ወዳጆች መጥላት እነሱን ጠላት አድርጎ መያዝ ከተላላቅ ወንጀሎች ከኃጢአት ይመደባል። ለምን? ጌታችን አላህ فقد آذنته بالحرب ከኔ ጋር ጦርነት እንደከፈተ አሳውቄዋለሁ ብሏል። ስለዚህም የአላህን ወዳጆች በመላሳችን በእጃችንም ልንተናኮል አይገባም። የአላህ ወዳጆች ሲባሉ ልዩ ምልክት ኖሯቸው ባላ ይዘው ይዞሩ ወይ አለባበሳቸው የተለየ ማለት አይደለም። የአላህ ወዳጆች የሚባሉት የትም ስፍራ ሆነው አላህን ያመኑ በትዕዛዙ ላይ ቀጥ ያሉ ጌታቸውን የፈሩ እውነተኛ የአላህ ወዳጅ ናቸው። ስለዚህ ከላይ ውጫዊ ገጽታው ሲታይ ለጌታው ሰጋጅ ሰዎች ከመላሱና ከእጁ የተጠበቁ ጥንቁቅ ሰው የአላህ ወዳጅ ነው። ከዚህ አንጻር ለንጠነቀቅ ይገባል ማለት ነው። ዑለማዎች ናቸው የነቢያት ወራሾች። ሁለተኛ ከሐዲሱ ምን እንማራለን? አምላካችን አላህ ወዳጆች እንዳሉትም እንረዳለን። ምድራዊ በሆነው ቋንቋ አንተረጉመውም። ወዳጅ የሚለው ለይሰ ከሚስሊሂ ሸይ እርሱን የሚመስል አንዳችም ነገር የለምና፣ ጌታችን ግን ወዳጆች እንዳሉት ከባሪያዎቹ ተረዳን ማለት ነው። ያንን ወዳጅነት እኛም ማግኘት የምንፈልግ ከሆነ በስነ ስርዓቱ ኢማናችንን አስተካክለን አሟልተን አላህን ፈርተን የታዘዝነውን በአግባቡ የምንታዘዝ የተከለከልነውን የምንርቅ መሆን አለብን። مكة. ሶስተኛ መልካም ስራዎች ወደ አላህ እንደሚያቀርበን ከዚህ ሐዲስ ተምረናል። መልካም ስራዎች ወደ አላህ ያቀርባሉ። ከመልካም ስራዎች ሁሉ በላጩ ደግሞ ግዴታ ተግባራቶች ናቸው። ፈርድ ተግባራቶች ወደ አላህ ለማቀረብ የሱን ወዳጅነት ለማግኘት የመጀመሪያ ተጠቃሽ እንደሆኑ በዚህ ሐዲስ መሰረት እንረዳለን ማለት ነው። አራተኛ የሱና ተግባራትን ማብዛት ولا يزال عبدي يتقرب الي بالنوافل حتى احبه سلاله سنات اكباراتن بمفصم ود الله كمقرب لنوجد ايجبام نو يهننو تمهرت ناغنيالن امستنيا الله بارياون كوددو مسمياونم مملكچاونم اجونم مغرونم لملكام نجر اندميوفقو ككفو نجر اندميطبقو كحديثو ترفتنا المالتن ስለዚህም አላህ ለመልካም ነገር እንዲወፍቀን ያን ደረጃ ለማግኘት ልፋት ያስፈልገናል። ስድስተኛ አላህ የወደደው ሰው አላህን በለመነ ቁጥር የፈለገው ሁሉ ማግኘቱ። ቢጠይቀኝ ሰጠዋለሁ፣ ጠብቀኝ ቢለኝ እጠብቀዋለሁ ስላለ ያንን እድል ማግኘትን ይጎናጸፋል። ስለዚህም የአላህ ወልዮች የአላህ ወዳጆች ይሄ ክብር አላቸው። አላህ ይወፍቀን። የዛሬው ትምህርት እዚህ ላይ ይቆማል። ኢንሻአላህ የቀሩትን አራት ሐዲሶች ነገና ከነገ ወዲያ ባገኘነው አጋጣሚ ኢንሻአላህ እንጨርሳለን። ጥያቄ ያላችሁ ወንድምና እህቶች ማይክ ይዛችሁ መጠየቅ ትችላላችሁ። جعلني الله إياكم من الذين يستمعون القول فيتبعون أحسنه إذا حس تفضل على المايك. ألو ألو إذا حس السلام عليكم ورحمه الله وبركاته. سمعله استاذ انا فالتك زاري استغروي نبرنا يمجمروا اكابي 37ኛውን حديث አልጻፍኩት ከቻልክ ቃል በቃል ቶሎ ብለህ ልትነግረኝ ትችላለህ። ካልቻልክ ያው ሪኮርድ ያረገ ሰው እንዲያሰማኝ ይጠይቃለሁ። ወደ መጨረሻው አካባቢ ነበር የገባሁት። ሰላም አለይኩም። السلام عليكم ورحمة الله وبركاته.